وعليكم ورحمة الله وبركاته. يا الله سبحانه وتعالى سلام عزمة عندنا بركة النار الرعي بنا أنت لأيهم مهل من مسلم مسلم الله يدرك والله سبحانه وتعالى بيا قروا يا المكين يجاقوا من المسلم إن شاء الله سعب يا جو يا الكون سمى الأحبتي الله سبحانه وتعالى فلسطين لا يمجفت أخذنا من المتحدثين الله نصر إسلاحكو በኢትዮጵያ የሚጨቆኑት ወንድሞቻችንን በቦርማና በአረካን የሚጨፈጨፉት ወንድሞቻችን አላህ ነስር ይስጣቸው ኢንሻአላህ። እናም ኢንሻአላህ የኡማው ቁስል ይወጣው ብዙ ነው። አላህ ሱብሃነ ወተዓላ ነስር ይስጠን ወድድናችን ምን መደሳ አላህ ያድርገን። ሰማ ለጀማዓተ ኸይር የትቦታ ላይ እንደደረስነ ኡስታዝ አቡ መሐመድ ይነግሩን እንደሆነ የት ቦታ ላይ እንደደረስን እናስታውሰናለ። 103 ነው መሰለኝ አቆመው ትናንትና 103 ቢስሚላህ الرحمن الرحيم يقول المؤلف رحمه الله وبعذاب القبر نؤمن بعذاب القبر اهل السنه والجماعه الله سبحانه وتعالى باروچون بمقابر وسط عذاب እንደሚያደርግባቸው እናምናለን لمن كان له اهلا لعذاب القبر تجبي ከሆነ ሰውየው የሰራው ስራ ለعذاب القبر የሚያበቃው ከሆነ عذاب القبر መኖሩን እናምናለን አሉ ኢማሙ ጣህ رحمه الله ምክንያቱም መጀመሪያ ላይ ከተጠቀሱት 102 ላይ ከተጠቀሱት ጥቅስ ጋር የተያያዘ ነው። ወኑእሚኑ ቢመለኪ ልመውት ልመወከሊ ቢቀብድ አርዋህ ልዓለሚን ወቢዓዛብ ልቀብር ወኑእሚኑ ቢዓዛብ ልቀብር። ሸይኹ ልእስላም ተይሚያ ረሒመሁላህ ላሚያቸው ላይ ሲናገሩ ምን አሉ? ወሊኩሊ ሐይን ዓቅልን ፊ ቀብሪህ አሉ። ያንዳንዱ ህያው ከሆነ በኋላ ለሞተ ሁሉ ቀብር ውስጥ አመሉን ይቋሪኑሁ የሰራው ስራ ተግባሩ ዘው ጓደኛው ይሆነዋል ሆና ከውስአሉ ዘውታ ላይ ይጠየቃል በማለት ሸይኹ ሳምተም ረሂመሁላህ ለሚያቸው ላይ ተናግረዋል። አልሙሂም አህለ ሱና ወልጀማዓ ዓዛብ ልቀብር መኖሩን ያምናል ማለት ነው። ወሱአሊ ሙንከሪን ወነኪር ሙንከርና ነኪር የሚባሉ መላእክቶችም ቀብር ውስጥ እንደሚጠይቁ እናምናለን አሉ። ይኑ ስለጌታው መረቡክ በማለት ጥያቄ ያቀርቡለታል። ወዲንሂ ሃይማኖትህስ ምንድነው? ወነብይሂ ነብይህስ ማን ነው በማለት ይጠይቁታል። አላማ ጃአት ቢሂ አልአኽባሩ ዐን ረሱልላሂ ሰለላሁ ዐለይሂ ወሰለም የምናምነው ልክ የአላህ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታሪኹ እንደመጣልን ወአን الصحابتي እንደዚሁም ከነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሪዷኑላሂ ዐለይሂም ለአላህ ሱብሓነሁ ወተዓላ ውዲታ በእነሱ ላይ ይስፈንና አሉ። ወልቀብሩ ቀብር የሚባለው ነገር ረውደቱ ሚርያድ الجنه ከጀነት ጨፌ ሊሆን ይችላል አው ሑፍራቱ ሚን ሑፈሪ ኒራን ወይም ከእሳት ጉድጓዶች አንድ ጉድጓድ ተደርጎ ነው የሚወሰደው ብለንም እናምናለን አሉ ኢማሙ ጣሃዊ። ለመኖሩ ከቁርአን ማስረጃ አለውን? ከሐዲስስ ሆነ ከኢጅማዕ ምንድነው ማስረጃው ብሎ ለሚጠይቅ ሰው ማስረጃው አላህ ሱብሃነ ወተዓላ ሱረቱል ጋፊር ላይ ሲናገር ምን አለ? ከ45 እስከ 16 ላይ ወሐቀ ቢአሊ ፊርዓውን አለ። በፊርዓውን ቤተሰቦች ላይ እኮ ተረጋገጠ ሰፈረ ሱኡል አዛብ መጥፎ የሆነውና ከፍተኛ የሆነው የአላህ እርምጃ። እንዴት አናሩ አለ? የአላህ ሱብሃነ ወተዓላ ያመጸኞች ማረሚያ የሆነው እሳት ይዕረቡና አለያ በርሷ ላይ ይግደመደማሉ ዑዱወን ወዓሽያ ጧትና ማታ አለ። ويوم تقوم الساعه تملكته النار يعرضون عليها غدوا وعشيا مالك كقاما بفيت جنا مقابراتهم وسط يالو ويوم تقوم الساعه وان يقاما قدمو ادخلوا آل فرعون የፊርዓውንን እኮ ቤተሰቦች አስገቡ ይባላል። አሸደል አዛብ አላህ። ስለዚህ ቁርአን አንቀጽ አዛብል ቀብር መኖሩን የሚጠቁም የሆነ የቁርአን አንቀጽ ነው ማለት ነው። እንደዚሁ አላህ ሱብሓነሁ ወተዓላ ሱረቱ ጡር ላይ ሲናገር ፈዘርሁም አለ ተዋቸው ሐታ ዩላቁ የውመሁም ለዚ ፊህ ዩስዓቁናል። በጣም በሚደነግጡበትን የውመ ላ ዩግኒ አንሁም ከይዱሁም ሸይአ ተንኮላቸው የዛኔ ምንም አይነት የማያብቃቃቸው ሲሆን ወላሁም ዩንሰሩን አለ። ወኢነ ሊለዚነ ዘለሙ ለነዛ ራሳቸውን በክህደት ለበደሉት ሰዎች አዛበን ዱነ ዛሊክ ከዛም ያነሰ የሆነ እርምጃ አላቸው የሚሉትን ሙፈስ አዛበል ቀብር ፈስረውታል። ወላኪን አክሰረሁም ላ ያዕለሙን ነገር ግን ብዙዎቹ ይሄን ነገር አይረዱም በማለት አላህ ሱረቱ ጡር ላይ ተናግሯል ማለት ነው። ይሄ እንግዲህ በቁርአን ያለው ማስረጃ ነው ማለት ነው ለአዛብል ቀብር። ከሐዲስም ረጅም የሆነ ሐዲስ አለ። ትናንትና አንዱ አታችን ጠይቃ ከነበሩት ሐዲሶች ውስጥ አንዱ ነው። አልበራ ኢብኑ ዓዚብ የሚባል ሰሃቢያ አለ ረዲየላሁ ዐንሁ። እሱ ምን አለ? ቃለ ኩና ፊ ጀናዘቲን ፊ በቂዕል ገርቀድ። በቂዕል ገርቀድ የሚባል ቦታ አለ። በቂዑል ገርቀድ ብሎ ማለት እስካሁን ድረስ ብዙ ሰው እየተቀበረበት ያለ መዲና ላይ የሚገኝ የሆነ መቃብር ነው። ታሪካዊ ቀብር ነው በጣም እሱ። حتى قال المؤرخون ان اكثر من 10000 صحابي قالوا كعصر الشي صحابي بلاي دفنوا في بقيعل غرقد. بقيعل غرقد لايكو تقبروال. ومن بعدهم ومنهم امهات المؤمنين يا الله من كان صلى الله عليه واله وسلم بعد بيتوچ የነበሩት ان عائشة ان صفية بنت حيي رضي الله عنهما ان بزو بزو የነብዩ صلى الله عليه وسلم ግማሽ ምስጦችም እንደዛው ብዙ የተቀበሩበት ታሪካዊ ቦታ ነው። አልሙሂም የአላህ መልእክተኛ ጋር በቂዑል ገርቀድ ላይ ነበርና በቂዑል ገርቀድ የሚባለው የመቃብሩ ቦታ ነው። እዛ ጀናዛ ልንቀብር ደፍን ልናደርግ ነበርን የአላህ መልእክተኛ ጋር አለ። ፈአታነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መጡና ፈቀዐደ አረፋሉ። وقعدنا حوله بزرياتهم من يعرفال كأن على رؤوسنا الطير الله كما فراتاتين يتنسى لك ራሳችን ላይ በራሪ እንዳረፈብን አይነት ምሳሌ ነበር አሉ። ለምሳሌ አንድ ሰው በራሪ ብታርፍበት ያቺ በራሪ እንዳታርፍ ከፈ እንዳትነሳ ከፈለገ እንዴት ነው ማለት በጣም ራሱን ለመቆጣጠርና የበለጠ ሰኪና ውስጥ ለማስገባት ራሱን ጥረት እንደሚያደርግ በዛ መልኩ ነበር። አብዛኛውን ጊዜ የሰሃቦቹ መጅሊስ በዛ ልክ እንደዛ ነበር ማለት ነው። وإنما كان مجلس النبي صلى الله عليه وسلم فكأنما على رؤوسهم الطير من الوقار الله كما فات يتنسى سبحان الله لك እንደዛ ነበር። በጣም ይገርመኛል እኮ አሁን አንዳንድ በተለይ አሁን አህባሾች የአላህን እንወዳለን የአላህን መልእክተኛ እንወዳለን አላህን እናፈቅራለን ብሎ ሲያበቁ ልክ እንደዛ ማለት ነው ሲዘሉ የሐረሪ ሲሉ የአብደሪ ሲሉ ሱብሃንአላህ ይዝክሩን على هذه الصفه የአላህ መልእክተኛና ሰሃቦቻቸው በዚህ መልኩ አልነበሩ። በጣም አላህን ይፈሩ ነበር ሱብሃንአላህ። وهو يا جنازه له በራ ابن عازب ሲናገር ታዲያ يلحد له ለሱ ለحد እየተሰራለት ለحد ማለት ማለት ምንድነው? وهو شق يشق في جانب القبر ቀብሩ ጎን ላይ ቀብሩ ፊት ለፊት ላይ የሚቀደድ የሆነ ነው። ጉድጓዱ ወደ ታች ከተቆፈረ በኋላ እንደገና ወደ ጎን ይቆፈራል ማለት ነው። ሚማየል ልቂብላ ከቂብላ አቅጣጫ ይሄ ለህድ ይባላል። ሱብሃንአላህ العظيم ከዛም ያአላህ መት فقال بلوالو اعوذ بالله من عذاب القبر ከቀብር ቅጣት እኮ በአላህ ቀበላ ቀበቃለሁኝ አሉ። ثلاث مرات سسلي አላህ ተዓላ ሰለላሁ ዐለይሂ ወሰለም አዑዙ ቢላሂ ሚን ዐዛቢል ቀብር ከቀብር ቅጣት በአላህ እጠበቃለሁ አዑዙ ቢላሂ ሚን ዐዛቢል ቀብር አዑዙ ቢላሂ ሚን ዐዛቢል ቀብር ሰላሰ መራት ሶስት ጊዜ። ثم قال በመቀጠልም አሉ የአላህ መልእክተኛ ኢነል ዐብደል ሙእሚን በአላህና በመጨረሻ አላህ ያመነ ሙእሚን ኢዛ ካነ ፊ ኢቅባል ሚን አልአኺራ በአኺራ ፊት ለፊት ሲሆን ማለት ነው ሩሑ ሊወጣ ሲል ማለት ነው ወንቅጣዕ ሚን አልዱንያ ከዱንያ ደግሞ እኮ የተቋረጠ ጊዜ ነዘለት ኢለይህ አልመላኢካ መላኢኮች ወደ እርሱ ይወርዳሉ ከአነ አላ ውጁሂሂም ሸምስ ከንጽፍራቃቸው የተነሳ ፀሐይ ፊታቸው ላይ የምትፈልቅ ትመስላለች ማዓሁም ከፈኑ ምን አክፋን አልጀና አሉ ከጀነት የሆነ ገነዝ ወይም ከፈን አብረው ይዘው ነው የሚመጡት ስብሓንላህ ወሐኑጡ ምን ሐኑጥ አልጀና ሐኑጥ ብሎ ማለት ዕጥሩ ሙረከቡ ምን አሽያእን ጠይባ በዓለም ላይ ካሉ ጥሩ ነገር ተብሎ ጥሩ ሽታ ያለው ነገር ተጥሩ ሽታ መጥሩ በጣም ደስ ከሚያረካ ነገር የተሰብስቦ የሚሰራ ሐኑጥ የሚባል ነገር አለ ያንን ሽታማና ሽታው የሚያረካ ነገር ይዘው ነው የሚመጡት ከጀነት የተረከበ ፈጀለሱ ሚንሁ መደል በሰራሩ ሱብሃንአላህ የአይኑ እይታ እስከሚያልቅበት ያክል ድረስ ይቀመጣሉ ثم يجيء ملك الموت ከዛም ትናንትና ስንነጋገርበት የነበረው ملك الموت الموكل بقبض ارواح العالمين يعلمات هيوتنا منفس الله سبحانه وتعالى انديز ያዘዘው የሆነው መላእክት ይመጣል ያሉ حتى يجلس عند راسه راس سرس كم يقمد درس فيقول ايته الى مغفره من الله ودع الله هنا مغفره وجي ورضان ودسم وديتا بمالت يلال قال يا الله ملكتني مالو فتخرج تسيل كما تسيل القطر قالوا لكك سبحان الله من في السقاء لك كند وهي يازق على الادلم يعني وهاون سندفاو اندمدفا يا لمنم شجر لك بذا ملكو كاكالو تلينا فياخذها يهي ملك الموت ييزات على فاذا اخذها مين دي مالت من لا مالت فلقون الله متن صلى الله عليه وسلم ايوه بتام ايتشنانق مروح ستوطا معناتنو مؤمنو لذبل الله سبحانه وتعالى مناله والنازعات غرقا الله يكهدي نروح بتصنو بمياطو ملائكتوچي املالهو قال بوالا والناشطات نشطا የሙእሚኖችን ሩህ ደግሞ በለዘብታማ መልኩ በሚወጡ መላእክቶችም ምምላሉ መላእክቶችም ምምላሉ ሲልም ይሄንኑ የሚገልጽ የሆነ የቁርአን አንቀጽ ነው ለማለት ፈልጌ ነው። ይሄ ሐዲስ ጋር አብሮ የሚጣመር ነው ለማለት ነው። فإذا أخذها لم يدعوها روحن ሲያጣት ከሙእሚኑ መንፈስ ላይ አይ لم يتركوها ማለት አይ ተዋቱ ምንዛ የነበሩት في يده طرفة عين አይን ርግብ የምትለውን ያክል እንኳን አይተውትም حتى ياخذوها تروبلس كميزو ادرس فيجعلوها في ذلك الكفن كجنت ييزوت يمطط كفن است اسكمياسكبو ادرس قالوا يا الله متي صلى الله وذلك الحنوط زاشتو غاسكمياسكبو ادرس ويخرج منه كأطيب نفحة مسك وجدت على وجه الارض سبحان الله ከሱም ከዛ ልክ በመድር ላይ ከተገኘ ጥሩ ምስክ እንደሚባል አይነት የሆነ የጥሩ ሽታና اللهم استعان لا حول ولا قوه عات الخير ما شاء الله الحمد لله رب العالمين بمعنى بالذ ጥሩ ያልሆነ ድምጽ ስለወጣ ولا حول ولا قوه الا بالله قال بمقتلم يا الله ملكتኛ አሉ فيصعدون بها ወደ ሰማይ ይዘዋት يوطالو على فلا يمرون بها يعني على ملئ من الملائكه من بملائكوت سرا يلفم الا قالوا ما هذه الروح الطيب يجي ملكا ميونهت منفس يمانهت بلو اسكمي يطيقو درس يسمى احبتي قالوا ما هذه الروح الطيبه يجي ملكا ميونهت منفس مانهت سلو فيقولون فلان ابن فلان باحسن اسمائه التي كانوا يسمونه بها في الدنيا سمو اكلي يكلي لج يميبالو سويه نو በማለትም ይዘውት ወደ ላይ የወሰዱት የመላእክቶች ክፍል ይዘውት ይሄዳሉ። حتى ينتهوا بها الى السماء فيستفتحون له فيفتح له فيشيعه من كل سماء مقربها الى السماء التي تليها በእያንዳንዱ ሰማይ ላይ ያሉት መላእክቶች እስከዛኛው እስከሚቀጥለው ሰማይ ድረስ አብረውን ባጀባ ይወስዱታል። حتى ينتهى به الى السماء السابعه سبحان الله ማለት እስከ ሰባተኛው ሰማይ ድረስ ይዘውት እስከሚሄዱ ድረስ ማለት ነው። በአንዳንድ ሐዲስ ላይ الى السماء التي فيها الله الله سبحانه وتعالى ተበላው ያለው ሰማይ ላይ እስከደረሱ ድረስ በዛ አባባል ደግሞ الله سبحانه وتعالى በሌላ በኩል ከአርሽ በላይ መሆኑንም የሚያረጋግጥ ነው። فيقول الله عز وجل اكتبوا كتاب عبدي يبارئ لكم مزجب صافو في عليين ደረጃቸው ከፍተኛ ቦታ ላይ ያሉት واعيده الى الارض ወደ መሬት መልሱት በማለት ያዛል። فاني منها خلقتهم انيكو كمدر فطرياቸዋለሁ وفيها اعيدهم بحال ارسام مست اጨምራቸዋለሁ ومنها اخرجهم تاره اخرى الله سبحانه وتعالى من ይላል ከዛም ደግሞ በመጨረሻም አወጣቸዋለሁኝ በማለት በመከጣል ምን አሉ። አልበራ ኢብኑ አዚብ እንዳስተላለፈው ይሄን ሐዲስ فتعاد روحه في جسده ወደ አካሉ ህይወቱ ተመለሳለች فياتيانه ملكان ሁለት መላእክቶች ይመጡና ቀብሩ ውስጥ ያለ فيجلسانه ያስቀምጡትና فيقولان له من ربك جئتها معنه فيقول ربي الله انما جئتها يا الله نو فيقولان له ان الزهولت ملائكه يلوتال ما دينك حيمانوتهس مان مندنو يلوتال فيقول ديني الاسلام يني حيمانوتي اسلمنا نو سيل فيقولان له ما هذا الرجل الذي سيلو فيقولون هو رسول الله ارسل الله ملكتنيا نو فيقولاني ما علمك ين هولو ندتاوق يادرغه نجر مندنو يلوتال فيقول قرات كتاب الله يا الله ان مصحف عم ببيالو فامنت به برسم امنيالو وصدقت اونتم بيالو فينادي منادي من السماء كسماي بكل تطاري يطارال ان صدق عبدي اي صدق عبدي باري اي اونتن تناغرا ففرشوه من الجنه كجنه بهونكو مسنتن فراش انطفولن وافتحوا له بابا الى الجنه የጀነት ጋሚ የማያይዘው በርን ክፈቱለት قال يا الله ملكتني فياتيه من روحها وطيبها الجنه استياله بساعته كجنه شتانا كجنه رغاتا ያገኛለ اللهم اجعلنا منهم يا الله الله كنسو يا درجان ويفسح له في قبره مد بصره اللهم ارتي صلى الله عليه وسلم وياتيه رجل حسن الوجه بقام في تدس يميل ሰውዬ ይመጣል ሐሰኑ ሲያብ የለበሰው ልብስ በጣም የሚያረካ ጠይቡ ሪህ ሽታው ደስ የሚል ፈየቁሉ አብሽር ቢለዚ ይስሩክ በዛ በሚያረካ ነገር አብስራሃለሁ ይለዋል هذا يومك الذي كنت تعد قال ኪዳን ስትገባለት የነበረው አላህ ቃል ኪዳን የገባልህ የሆነው ቀንህ ነው ፈየቁሉ ለሁ ማን አንተ አንተ ማነህ በማለት ሰውዬው ሲጠይቀው فيقول انا عملك الصالح انما ملكام مسرحني بمعنى ملس يسطوال فيقول يا ربي جيتاي هوي اقيم الساعه تقول لي قيامنا قوملني يميل طياقه يقرب الله حتى ارجع الى اهلي ومالي ودي بيتسبوچنا ودي جنزبي اندملس قيامن تولو بلا قوملني مكنياتهم يهي ميبالو نجر برزخ لاي سلون ميكسطو ዳርን ያህል ትልቁ መጨረሻና ወሰንና ድንበር የሌለው ትልቁ አገር እርሱ ስለሆነ ቂያማን ቶሎ ብለህ አድርስልኝ በማለትም ዱዓ ያደርጋል አላህ ጥያቄ ያቀርባል። በመቀጠልም አሉ የአላህ መልእክተኛ وان العبد الكافر بالله يلامنه كهادي اذا كان في انقطاع من الدنيا በዱንያ በተቆራረጠ ሰዓት ወይቅባልን عن الاخره باخره في اللي فتبه هنا جزي نزل اليه من السماء ملائكه صود الوجوه فتاچو ጥቁር ያሉ መላእክቶች ይመጣሉ معهم المصوح ከሱፍ የተሰራ ጨርቅና ሰፋ ያለ ልብስን ይዘው ነው። ፈየጅሊሱነ ሚንሁ መደል በሷር፣ አይኑ አይቶ እስከሚያልቅ ድረስ ይቀመጣሉ አሉ። ሱመ የጂኡ መለኩ ልመውት፣ መለከ ልመውት ይመጣና ልክ እንደ ሙእሚኑ ሁሉ ለመጣ ሁሉ ሐታ የጅሊሰ ዒንደ ረእሲሂ፣ ራሱ ጋር እስከሚቀመጥ ድረስ ፈየቁሉ አየቱሃ ነፍሱ ልከቢታ፣ አንቺ መጥፎ የሆንሽው ነፍስ እኽሩጂ ኢላ ሰኸጢ ሚነላህ፣ ወደ አላህ ቁጣ። አላህ ይጠብቀን። ኢላ ሰኸጢ ሚነላህ፣ ከአላህ ወደ ሆነው ቁጣና ወገደብ፣ ወደ አላህ ቁጣና ወደ አላህ ጥላቻ ውጪ ይላል። ቃለ በመቀጠልም አለ አላህ መልእክተኛ፣ ፈተተፈረቁ ፊ ጀሰዲሂ፣ ሩሑ እንዳለ በየአካሉ ላይ ብትንትን ትላለች። ፈየንተዚዑሃ መለከል መውትም ይይዛታል ያወጣታል። ከማ ዩንተዘዑ ሱፉድ ሱብሓነላህ። ሱፉድ ብሎ ማለት ሓዲደቱን ዛቱ ሸዓቢ ሙዓከፋ፣ በጣም ስጋ የሚጠበስባት ኩልትፍ። በአማርኛ ለመግለጽ ይከብዳል መሰል፣ እንደ ጦር ያለች ነገር ነች። እንደዚህ ያዝ አንጠልጥላ የመያዝ ኃይል ያለች ልክ እሱ ሚነ ሱፍ ልመብሉል አሉ። እርጥብ ከሆነ ሱፍ ጨርቅ ውስጥ እንደሚወጣ ልክ ንቅል እያደረገ ነው አደለ? ፈየእኹዙሃ ይይዛታል። በዚህ መልኩ አላህ ይጠብቀን እንጂ ማለት ነው። ስብሓንላህ፣ ከባድ ነው። ወይም ደግሞ ምንድነው መሰላችሁ፣ የሚያውቀው ሰው ካለ ደቡብ አካባቢ ያሉት ብሔሮች ምንድን ነበር የሚባሉት? ኢትዮጵያ ውስጥ ቀስት የሚባል አለ። ቀስት ማዕድሪ ስማቸውን ሻንቅላ ነው የሚባለው፣ ቡድን መሰለ ቤኒሻንጉል ይሆን እንደዛ። እነርሱ የሚያድኑበት ወይም ደግሞ አንድ የማይፈልጉትን አካል እንደ ልክ እንደ ጥይት የሆነ የሚወረውሩት ነገር አላቸው። ማድሪ ብሔራቸው ግን በትክክል ስማቸውን ይቅርታ፣ ስማቸው ምን እንደሚባል አላውቅም፣ ግን እንደዚህ እንደሆነ ነው የማውቀው። ትክክለኛ መጠሪያቸው ይሆን ወይም ሌላው ሰው እንደ ስድብ መልኩ የሚጠቀመው ይሆን ይህን አጠራር በመሰረቱ አላውቅም። አልሚም እነሱ ለማደን የሚጠቀሙበት ዘዴ አለ። ልክ እንደ ጦር ሲወረውሩት ሰውየው አካል ውስጥ ወይም የሚታደነው አካል ውስጥ ተገባ፣ ያንን ለመምዘዝ ውስጥ ያለውን አካል በሙሉ ጎጂ የሚባሉት ናቸው። ይዛክሙላህ ሊሆን ጎጂ። አልሙሂም ገብቷችኋል ነገሩ። ኢንሻአላህ ጥሩ ነው ማለት እና የሚገርማችሁ ነገር ሆድ ላይ የተተከለ ከሆነ ለምሳሌ ለማውጣት ከተፈለገ ሙባሸረተን ማለት ነው፣ እንዳለ ውስጥ ያለውን አካል በሙሉ ይዞ ነው የሚወጣው። ኢንሻአላህ ሰላም ተራፊ። ይህም ታዲያ ይሄ ሱፉድ የሚባለው ብረት ልክ ያን ይመስላል ማለት ነው። ሰፋፊ ይባላል ጀምዑ፣ ሙፍረዱ ደግሞ ሱፉድ ይባላል። ፈኢዛ አኸዘሃ መለከል መውት ሲያወጣት ለም የደዑሃ ፊ የዲህ ጦርፈተ ዓይን፣ ዓይን የምትርገበገብበትን ያክል እንኳን አይተዋትም። ሐታ የጀዓሉሃ ፊ ትልከል ሙሱሕ፣ ከዛ ይዘውት የመጡት ጨርቅ ውስጥ እስከሚያስገቧት ድረስና ወየኽሩጁ ሚንሃ፣ ከዛ ከሰውየው ከአንተኒ ሪሕን ኸቢተትን ውጅደት አላ ወጅህ ልአርድ፣ በምድር ላይ በጣም መጥፎ ጠረን አለው ብሎ የሚገመት ነገር እስካለ ድረስ ልክ በዛ መልኩ ጥሩ መጥፎ የሆነ ጠረን ይከሰታል። ፈየስዓዱነ ቢሃ፣ ወደ ላይ የሚይዘዋት ይወጣሉ። ፈላ የሙሩነ ቢሃ አላ መለኢን ሚነል መላኢካ ኢላ ቋሉ፣ በእያንዳንዱ ሰማይ ለባለፉ ሰዓት ላይ መሃዚህ ሩሑ ልኸቢት፣ ይሄ መጥፎ የሆነው ሩህ የማን ነው ሲሉ የከሌ ነው ይሏቸዋል። እስከ መጨረሻው ድረስ ሀንተ ዩንተሀ ቢሃ ኢለ ሰማኢ ዱንያ ሱብሓነላህ፣ እስከ ሰማኡ ዱንያ እስከሚደርስ ድረስ ወደ ላይ አያልፍም እንደ ሙእሚኑ። ፈዩስተፍታሑ ለሁ እንዲከፈት ጥያቄ ሲቀርብ ፈላ ዩፍታሑ ለሁ አይከፈትለትም። ሱብሓነላህ። ስለ ካፊሮቹ አላህ ሲናገር ምን አለ? ላ ቱፈተሑ ለሁም አብዋቡ ሰማኢ አለ፣ ለነሱ የሰማያት በር አይከፈትላቸውም። ሱብሓነላህ። ሱረቱ አልአዕራፍ አንቀጽ 40 ላይ ማለት ነው። ወላ የድኹሉነ አልጀነተ፣ እነርሱ ጀነቱም ውስጥ አይገቡም። ሐታ የሊጀ አልጀመሉ ጀን፣ ግመል እስከሚገባ ድረስ ፊ ሰሚ አልኸያጢ፣ በመርፌ ሽንቁር ውስጥ ማለት ልክ ግመል በመርፌ ሽንቁር ውስጥ እንደማያልፍ ሁሉ ገብቶ ሊወጣ እንደማይችል ሁሉ ከሃዲኖችም ጀነት ውስጥ ሊገቡ አይችሉም። እኔ በጣም ይገርመኛል። ሱብሃንአላህ አልዓዚም። አህባሾች ሰላት አልጀናዛ ሰግደዋል ሐረር አካባቢ ላይ ሲባል አሁን በጣም ገረመኝ። አንዳንድ ሙስሊም ያልሆኑ ሰዎች ላይ ይቅርታ ብትጠይቅ ሱብሃን እንተ እስተግፊር ለሁም 70 መረተን አላቸው። 70 ጊዜ እስትግፋር ባረግ ለይግፊር አላሁ ለሁም አላህ ይቅር አይላቸውም አበደን። ከሃዲኖች አህባሾች እስትግፋር አደረጉ አላደረጉ ምንም አይነት ፋይዳ የለም። ለነገሩ እነሱ ሙስሊም ያልሆነ ሰው ሲሞት ወይ በሞት ሲለያቸው በጣም ያስቡ ይሆናል፣ ይጨነቁ ይሆናል። ታውቃላችሁ ቫቲካን የሞተ ጊዜ እኮ የሀዘን መግለጫ አውጥተዋል። እና ፈየቁሉ ላሁ አዘ ወጀል አላህ ያዛል፣ ማዘዣ ያወጣል። ሱብሃነላህ። ወደ መሬት እንደሚመለስና ፈቱጥረሑ ሩሁ ጦርሓ ወደ ታች እንድትጣል ይደረጋል። ምን አለ በመቀጠልም የአላህ መልእክተኛ ቀሩ ሱረቱል ሐጅ አንቀጽ 31 ያለውን ወመን ዩሽሪክ ቢላሂ በአላህ የሚያጋራ ፈከአነማ ኸረ ሚነ ሰማ ልክ ከሰማይ እንደተንኮታኮተ ያክል ነው። ሱብሃነላህ አልዓዚም። አው ተህዊ ቢህ ሪሑ ፊ መካኒን ሰሒቅ ወይም ትልቅ እንትን ገደል ፈፋ ውስጥ ንፋስ እንደሚያንኮታኩተው ፈቱዓዱ ሩሑ ፊ ጀሰዲሂ የሰውየው ሩሕ እኮ ወደ ጀሰዱም ይወሰዳል ይመለሳል። ወየእቲሂ መለካኒ ሁለት መላእክቶች ይመጣሉ ፈዩጅሊሳኒሂ ያስቀምጡትና ፈየቁላኒ ለሁ መን ረቡክ አንተን የፈጠረህ ማን ነው ሲሉት ፈየቁሉ ሃ አዑዙ ቢላህ አላህ ይጠብቀን ላአድሪ እኔ አላውቅም ይላል። ፈዩናዲ ሚናዲ ሚነ ሰማ ከሰማይ ድምጽ ይሰማል አንከዚባ ዋሸ ፈፍርሹሁ ሚን ናር ወፍተሑ ለሁ ባበን ኢለ ናር አዑዙ ቢላህ ነስአሉ አላህ ይጠብቀን ከእሳት። ሱብሃነላህ። اللهم إني أسأل اللهم إنا نسألك الجنة ونستجير بك من النار اللهم إنا نسألك الجنة ونستجير بك من النار اللهم إنا نسألك الجنة ونستجير بك من النار إن يا اللهم ارتيه صلى الله عليه وسلم سنقر منالو كأسات بر كفت التي فيأتيه من حرها كتكسات وسمومها زومك عبر الأيال ليه النقر يا قلت بك اندلي الدرقال حتى تختلف فيه أضلاعه تكشنت كشوس كم التلالف درس ويأتيه رجول كبيح الوجه فتعام في تو يمي أستلع كبيح الثياب منتن الريح شتو يمي دبر فيقول أبشر بالذي يسوءك فالزاب يمي أسكفه نقرع بسرها اللهني هذا يومك الذي كنت توعد قال كداني تقبل لي هناك أنه فيقول من أنت أنت من سبال سيلو سيتأييك أو من إلال أنا عملك الخبيث إني مطفوي هون كنت تقبار هناك فيقول سو يوم ملال ربي جيتاي هوي لا تقيم الساعة مؤمنو تولو بلاي كامان أكو بالنبرا برسو تقاراني لا تقيم الساعة إلال አማን እንዳታቆም በማለት ይላል ማለት ነው። ኢዘን ከዛ አሁን ከተማርነው ሐዲስ የምንረዳው አንደኛ ተነቁላት አርዋህ የሰው ልጆች ሩህ የምትባለው ነገር ብዙ መቀራት አላት፣ እስከ አምስት ድረስ መርሐላ አላት ይላሉ ዑለሞቹ። አንደኛ ተዓሉቁሁ ቢጀሰዲሂ ማለት አካሉ ጋር የሰው ልጅ ሩህ አካሉ ጋር ያላት ግንኙነት አምስት አይነት መርሐላ አለው። አንደኛ تعلقها به في بطن الام جنينا ሽል በነበረበት ሰዓት ላይ እና እናቱ ማህፀን ውስጥ በነበረበት ሰዓት ላይ አካልና ሩህ ወይም የሰው ልጅ ነፍሱ ያላቸው ግንኙነት። በሁለተኛ ደረጃ تعلقها به بعد خروجه الى وجه الارض ወደ መሬት ከወጣ በኋላና ከተወለደ በኋላ እስከሚሞት ድረስ ያለው ግንኙነት በአካልና በሰውነቱ መካከል። ሶስተኛው በተኛበት ሰዓት የሚኖረው ግንኙነት ሰውየው እንቅልፍ በሚወስዱበት ሰዓት ፈለሃ ተዓልቁ ሚወጅህን ወሙፋረቀቱ ሚወጅህን አኸር በአንድ በኩል ነፍሱ አለች በአንድ በኩል ደግሞ ነፍሱ የለችም ማለት እንቅልፍ ባብሰደበት ሰዓት ላይ የሚኖረው ሂስ እና የሚያገኘው ሐሳስያ የተለያየ ነው ለማለት ነው። አራተኛ ተአሉቁሃ ቢሂ ፊል በርዘኺ ከሞተ በኋላ ያለው አካላዊ ግንኙነት ማለት فإنها وإن فارقته وتجردت عنه فإنها لم تفارقه فراقا كليا بحيث لا يبقي لها إليه التفات البتة سبحان الله مالك يا الله متي صلى الله عليه وسلم عند تناغروت كساچو عند عند احاديثو اندالوت بسويو لاي سلام سيبال سلام تام مملس اندميشلو يا الله متي صلى الله عليه وسلم عند تناغروت ከሞተ በኋላ በርዘኽ ላይ ያለው ግንኙነት አምስተኛውና ትልቁ ደግሞ አላህ Subhanahu ይገባው ወደ ጀነት ጀሃነም የሚገባው አላህ ይጠብቀን ወደ ጀሃነም የሚገባው አይነት ነው ማለት ነው። እና ይሄን አይነት አምስት አይነት ተአሉቅ አላት ማለት ነው ነፍስ በአካል። ሁለተኛ የሰው ልጅ ተለቁል የሚያደርግባቸው አገሮችም እንደዚሁ ለሶስት የተከፋፈሉ ናቸው። አንደኛ ዳሩ ዱንያ አሁን ያለንበት መርሐላ፣ ሁለተኛ ዳሩ በርዘኽ ሙተን ተቀብረን እስከምንቀሰቀስበት ድረስ ያለው ሲሆን፣ ሌላው ዳሩል ቀራር የመኖሪያው የሆነው አገር ነው ማለት ነው። ግን ማወቅ ያለብን ነገር ምንድነው? አንነናረለቲ ፊል ቀብሪ ወናኢም መቃብር ውስጥ ያለችው ጸጋና ያለው አላህ Subhanahu Wa Ta'ala ርምጃ ያለ እንደምናቀው አይነት ነገር አይደለም ማለት ነው። የተለያየ ነው። ከፊያውን ከአላህ Subhanahu Wa Ta'ala የሚያውቀው የለም ማለት ነው። يقول المؤلف رحمه الله ونؤمن بالبعث الله Subhanahu Wa Ta'ala ሰዎችን ከመቃብር እንደሚቀሰቅስ ቅድም የተማርነው መቃብር ውስጥ አላህ Subhanahu Wa Ta'ala ሰዎችን የሚጠይቃቸው መሆኑን ነበር። አሁን ደግሞ መቃብር ውስጥ ከገቡ በኋላ አላህ Subhanahu Wa Ta'ala እንደሚቀሰቅሳቸው እናምናለን አሉ። ወጀዛኢል አዕማድ እንደዚሁ የውመ ዲን አላህ Subhanahu Wa Ta'ala ሰዎችን ተናገረ። واخبر عن اهل النار انهم اذا قال ሰዎች ሰዎችም ተናገረ። ምን ያላቸው ጊዜ ዓለም ይእቲኩም ሩሱሉ منكم ወደ ጀሃነም ሲገቡ ካፊሮች አዓዘኒ አላሁ ወኢያኩም ወልሙስሊሚና ሚነል ናር ወደ ጀሃነም በሚገቡበት ሰዓት ጊዜ አለም ይእቲኩም ሩሱሉ ሚንኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ከናንተ የሆኑ መልእክተኞች አልመጡም ነበርን? የትሉነ አለይኩም አያቲ ረቢኩም የጌታችሁን አንቀጽ የሚያነቡላችሁና ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይህን ቀን የሚያስጠነቅቋችሁ ቃሉ በላ ولكن حقت كلمه العذاب على الكافرين بل الى القران انقص لا من الله سنناجر اندسو وقال الذين كفروا ان ذاك هادينوچ قالوا لا تاتين الساعه قيامه ميبال نجر ايمطانم تنساه ميبال نجرنا كموت منسات ميبالو نجر ايمطام قالوا قل بل انت محمد بلا وربي بجيتاي يهنبني لا تاتينكم እርሷ ተመጣጫቸዋለች ሱረቱ 7 አንቀጽ 3 ላይ ማለት ነው። በሌላ የቁርአን አንቀጽ ላይ ሱረቱ ዩኑስ ላይ ምን አለ? ወይስተምቢኡነከ አህቁን ሁወ በእውነት ነው ይሄ ትንሳኤ የሚባለው ከሞት መነሳት በማለት አንተን ይጠይቁሃል። ቁል ኢ ነአም በላቸው አለ አላህ Subhanahu Wa Ta'ala ወረቢ በአላህ ይሁንብ በጌታዬ ኢነሁ ለሐቅ እርሱ እኮ እውነት ነው በላቸው አለ አላህ Subhanahu Wa Ta'ala وما انتم بمعجزين انانتكو አስቸጋሪዎች አይደላችሁም እንቢ ማለትም አትችሉም በመሰረቱ سبحان الله አሁን በመቀስቀስ ያላመነው ካዲና ካፊር ሁሉ የዛኔ ተሞት አላህ Subhanahu Wa Ta'ala ተነስሉት አይ እኔ የዛኔ በሞት አስተባብያለሁና ከሞት መነሳት በኋላ ስላለው ህይወት አልነሳም ማለት አይችልም እናም ብዙ ጥያቄም ነበር ማለት ነው سبحان الله واخبر عن اكتب زعم الذي كفروا ان يبعثوا على الله ان ذاك هادينوچو امنوا ترطروا ان يبعثوا كمقابر انكسكسن كموتن بوحال انكسكسن بلو قل بلا وربي بلاچو نعم بجيتا يهنبني لتبعثوا انكسكسالاچو ثم تلبؤن بما عملتم بسراچو تمسرا دمو تنغرالاچو وذلك على الله يسير ይህ እኮ በአላህ ላይ ገር ነው። ወአኽበረ ዐን እቅትራቢሃ አላህ የቅያማ ሰዓት እንደቀረበም ተናገረ። ቃለ አላህ እቅተረበት ሰዓቱ አለ አላህ ቅያማ ቀረበ። ወንሸቀ አልቀመር ጨረቃውም ለሁለት ተሰነጠቀ። እቅተረበ ሊናስ ሒሳቡሁም ወሁም ፊ ገፍለቲን ሙዕሪዱን የተለያየ የቁርአን አንቀጽ አለ። ለምሳሌ አላህ ሰአለ ሳኢሉን ቢዓዛቢ ዋቂዕ ሊልካፊሪነ ለይሰ ለሁ ዳፊዕ በሌላ የቁርአን አንቀጽ ላይ ብዙ የቁርአን አንቀጽ ኢነሁም የረውነሁ በዒዳ ወነራሁ ቀሪባ ሱብሓነላህ። ወቀድ ዘመ ልሙከዚቢነ ቢልሚዓድ አላህ ከሞት በኋላ መነሳት የለም ህይወት የለም ያሉትን ሰዎች ወማ ካኑ ሙህተዲን ቀኑን ጎዳናም የተከተሉ አይደሉም አለ አላህ። አላ ኢነ ለዚነ ዩማሩነ ፊ ሳዓ እነዛ እኮ ስለ ቂያማ የሚጠራጠሩ ለፊ ዶላሊን በዒድ ሩቅ በሆነ ጥመት ውስጥ ናቸው በማለትም ተናገረ አላህ ስብሓነሁ ወተዓላ ማለት ነው። ብዙ የቁርአን አንቀጾች አሉ ማለት ነው። ሆነ ኢላ ኩፉራ ይላል አላህ። ኩም አወለ መራ ያኮ በመጀመሪያ ጊዜ የፈጠራችሁ ጌታ ያስነሳቸዋል። ፈሰዩንግዱነ ኢለይከ ሩኡሰሁም ወደ አንተ ራሳቸውን ይነቀንቃሉ። ወየቁሉነ መተሁ መቼ ነው እርሱ? ቁል ዓሳ አንየኩነ ቀሪባ ሱብሓነላህ። ብዙ የቁርአን አንቀጾች አሉ። ወበረበ ለና መሰለ ወነሲየ ኸልቀ ይላል በሌላ የቁርአን አንቀጽ ላይ። ቃለ መን ዩሕይ ልዕዛመ ወህየ ረሚም ማን ነው አጥንትን የሚያስረሳው? ቁል ዩሕይሃ አለዚ አንሸአሃ አወለ መራ መጀመሪያ የፈጠራት የሆነ ጌታ ነው ሱብሓነላህ። አለ እየኽሉቀ ምስለሁም በለ ወሁወ አልኸላቁ አልዓሊም ማህፀን ላይ የተረጨ የፍትወት ጠብታ አልነበረምን? ሱመ ካነ አለቀተን ፈኸለቀ ፈሰዋ ከዛም የረጋ ደምና የተስተካከለ ፍጡር አላደረገውምን? ፈጀዐለ ሚንሁ ዘውጀይኒ ከዛም ደግሞ ሁለት ጥንድን ያደረገ አዘከረ ወልኡንሳ ወንድንና ሴቶች ወንድንና ሴትን የፈጠረ የሆነ ጌታ ነው። አለይሰ ዛሊካ አለ ታዲያ ይህ ከፍትወት ጠብታ ሰውን በዛ አይነት መልኩ የፈጠረ ሱብሃንአላህ ወንድና ሴት ያደረገ ቢቃዲሪን አላ አዩሂየል መውታ ሙእታንን ሊያስነሳ ቻ አይደለምን? በላ አላህ ሱብሃነሁ ወተዓላ ቻይ ነው። እንደዙ ሱረቱ ሙእሚን ላይ አበታ እንደው ለቀልድ የፈጠርናችሁ ይመስላችኋልን? ወአንኩም ኢለይና ላ ትርጃኡን ወደኛም የማትመለሱ ይመስላችኋልን ይላል ማለት ነው። አልሙሂም ብዙ የሆኑ የቁርአን አንቀጾች አሉ ይሄን የሚያመላክቱ። እዚህ የምትጽፈው እና በነገው ትምህርታችን ላይ ደግሞ ኢንሻአላሁ ተባረከ ወተዓላ አላህ ካለ እና አላህ ፍቃድ ከሆነ ኢንሻአላህ ሰላም ባኸር አዛብ አልቀብር ላይ ወይም አዛብ አልቀብር የሚባለው ነገር የሚተብትበት ሁለት መላእክቶች መጥተው የሚጠይቁት ሩሑ ከአካሉ ጋር ከተያያዘ በኋላና ቀብር ከገባ በኋላ ነው ወይ ነው አይደለ? ወንድማችን አብራር የጠቀስከው ጥያቄ ነው አንዱ ይሄ ነው። ይሄ ከሆነ አንዳንዶቹ ሰዎች ሙጅሪም ቢሆኑ ወይ ደግሞ ሙስሊም ያልሆኑም ቢሆኑ ሩሃቸው ቦታው ላይ ሊወጣ ይችላል። አንድ እንደዚሁ ደግሞ ሙእሚን ሆኖ ደግሞ ሩሃቸው አወጣጡ ላይ ጭንቄ በዛበት ሊሆን ይችላል። ይህ የሰዓዳና ወይም የሸቃዋ ምልክት ተደርጎ ሊወሰድ ይችላል ወይ ነው አይደለ? ሱብሃንአላህ። አላህ ሱብሃነሁ ወተዓላ ምን ይላል? ሰባተኛው ሰማይ ላይ ከወጣች በኋላና አላህ ሱብሃነሁ ወተዓላ እክቱቡ ኪታበ አብዲ ፊ ዒልይን አላህ ሱብሃነሁ ወተዓላ የባሪያን መዝገብ ከባለሟሎቹ ሰዎች ጋር አብራችሁ ጻፉ ካለ በኋላ ወአዒዱሁ ኢለል አርድ ይላል ወደ ምድርም መልሱት ፈኢኒ ሚንሃ ኸለቅቱሁም ከምድር ነው ሰው ፍጡር የፈጠርኳቸው ወፊሃ ኡዒዱሁም እርሷም ምስጥ መልሷቸው ወሚንሃ ኡኽሪጅሁም ታረተን ኡኽራ ከዛም መልሼ አወጣቸዋለሁ ይላል ካሉ በኋላ የአላህ መልእክተኛ ፈቱዓዱ ሩሑሁ ፊ ጀሰዲሂ በአላህ ውስጥ ትጨመራለች ፈየእቲያኒሂ መለካኒ ሁለት መላእክቶች ይመጡና ፈዩጅሊሳኒሂ ያስቀመጡታል። ፈየቁላኒ ለሁ መን ረቡክ ጌታህ ማን ነው ይሉታል። ኢላ አኺሪ ዛሊክ እና አልሙሂም ልክ ሩሑ ከተመለሰች በኋላ እና ከሰማይ ከወረደች በኋላ ነው ማለት ነው። ሌላ ሁለተኛው ጥያቄ እፍጹም አንዳንዱ ሰው ሩሑ ሊጠናበት ይችላል። እንደውም ፊህ ሪዋያ በጣም ሩሃቸው ሞት ላይ የሚጠናበት አንቢያዎች ናቸው። ሊአን አላህ ሱብሓነሁ ወተዓላ ደረጃቸውን ከፍ ሊያደርገው ይፈልጋል ማለት ነው። ቢሰበብ መታዒብ ዱንያ ወልመሳኢብ የመጨረሻ ተዓባቸው ላይ ስለሆነ የፈተና የመጨረሻ ስለሆነ በዛ ምክንያት አላህ ሱብሓነሁ ወተዓላ አጅራቸውን ከፍ ሊያደርገው ስለሚፈልግ ሰከረተል መውት ይበዛል ይባላል ማለት ነው። በሹሃዳዎች ላይ በአንቢያዎች ላይ ኢላ አኺሪ ዛሊክ እና ግን ጋሊበን ማለት ነው እንጂ ሁሉ ነገር ላይ ምልክት ይሆናል ማለት አይደለም። والله اعلم جزاك الله خير ማይክ ፍሪ እና እኔ ሁለት ጥያቄዎች አሉ። ጥያቄ ከለላችሁ ለእናንተ ያዘጋጀዋችሁ ሁለት ጥያቄዎች አሉ። ኢንሻአላህ ጥያቄ ከለላችሁ እኔ ሁለት ጥያቄ አለኝ ማለት ነው ለእናንተ። خير ኢንሻአላህ የመጀመሪያው ጥያቄ ስለ አዛብ አልቀብርና ሰውየው ሩሑ ከወጣ በኋላ ነፍሱ ወደ የት እንደምትሄድ ወደ አላህ እንደምትሄድ ራስ በርዘኽያን የሚያብራራውን አሁን የጠቀስኩትን ሐዲስ ያወራው ሰሐቢ ስሙ ማን ነው ነው የመጀመሪያው ጥያቄ። እኔ ተቀሻለሁ በተደጋጋሚ ሰሐቢዩን ረጅሙን ቅድም አዛብ አልቀብር ላይ ረጅሙን ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቂዑል ገርቀድ ላይ ቁጭ ብለን የአላህ መልእክተኛ መጡ ብሎ በርዝመቱ መልኩ እንዳለ በአርድ ያወራው ሰሐቢ ስሙ ማን ነው? መልስ የሚሰጥ ሰው ማይክ ይዞ መልስ ይስጥጣ። ያው ዛሬ ሁሉም ጥያቄዎች አልተመለሱም። ለነገ እናቆያቸውና ኢንሻአላህ ነገ እንነጋገርባቸው መሰል ምክንያቱም የኮኔክሽን ችግር ይሁን ወላ ማድሪ ኢንሻአላህ ነገ እንነጋገርባቸው አለኝ ቀርጽን ጥያቄዎች። جزاكم الله خير ሁለቱም ጥያቄዎች አልተመለሱም። የሰሐቢዩም ስም እንደዚሁ ሩህ ከአካል ጋር ያላት ግንኙነት በአምስት ነገሮች ጋር የተወሰነ ነው። ኢንሻአላህ ይሄንንም ጭምር በነገው ትምህርታችን ላይ እናብራራለን ማለት ነው። ጀዛኩም الله خير والسلام عليكم ورحمة الله وبركاته